ከምን ግንብ በመታንከታከታ ወይም በመታወዛውዛው ግዜ ወዳውኑ ሲታይ እንደሚሰጣትም ተነገራት። ሳቂታ ለይቲ ሩጦ በንጀንያ ወዳውኑ ለመበላት የደረሰና የበሰለ የተምር የእሸት ያወርድልሻል ተብሎ ተነገራት ማለት ነው። እና ደርቆ የነበረ ወዳውኑ ቢኖር እንደገና አብቦ አፍርቶ በተወሰኑ ደቂቃዎች ውስጥ ተምር እሸት በተለይ አዲስ ለወለደ ሴት ተማንኛው ምግብ የበለጠ ማህፀናቸውን የሚያድሰው ተምር እሸት ነው ይባላል። ሩጦ የዛ አይነት እንግዲህ ጣፋጭ የሆነ ምግብ ወረደላት። ያንን እየበላይ ውሃዋን እየጠጣች ልጇን እያንከባከበች መኖሯን ልትቀጥል ነው ማለት ነው። ፈኩሊ ወሽረቢ አላት አላህ። እና ከዚህ እንግዲህ ከሰጠንሽ የተምር እሸት ተመገቢ፣ ወሽረቢ ካፈለቅንልሽ ምንጭ ውሃ ጠጪ፣ ወቀሪ አይነን እንዲሁም ደግሞ በተወለደው ህፃንሽ አይንሽን አሳርፊ። ያው ከዘመድ ከወዳጅ እንኳ ርቀሽ ብትመጪ ይሄ ወርቅ የመሰለ ልጅ ተወልዶልሻል፣ ከአብራክሽ ወጥቷል እና እሱን እያየሽ ሌላውን ሁሉ እርሺው፣ በሱ ተደሰች ተባለች ማለት ነው። እና እንግዲህ አሁን ጊዜያዊ ችግሮቿ ተቀረፉና ተቃለሉ ማለት ነው። ምን እበላለሁ ምን እጠጣለሁ የሚለው ነገር ተወገደ። ለወደፊት በዘለቄታው ግን ይህን ልጅ ከየት አመጣሽው የሚለው ጥያቄ ሲነሳ ነው ችግሩ ወደ ህብረተሰቡ ስትመለስ፣ ለዛም ደግሞ መፍትሄ ይሰጣታል ማለት ነው። ፈኢማ ተረይነ ሚነል በሸሪ አሀደን አለ። መቼም ብሎ ወደ ሰው መመለስ አይቀርምና ማንኛውም ሰው በአጠገብሽ መጥቶ ወይም አንቺ ሂደሽ ለመጀመሪያ ሰዎች ጋር ተቀላቅለሽ ይህን ነገር ያነሱብኛልና ይጠይቁኛል በምትይበት ጊዜ ፈቁሊ፣ መከላከያ ቃል እንደዚህ ብለሽ ተናገሪ፣ እኒ ነዘርቱ ሊረህማን ይሰውመን፣ እኔ በዛሬው ዕለት ለረህማን ዝምታን ተስያለሁ ባያቸው፣ ፈለን ኡከሊመ ልየውመ ኢንስያ፣ በመሆኑ ማንንም ሰው ማናገር አልፈልግም እያልሽ ትዘጊያቸዋለሽ መልሱን እስከማመጣልሽ ድረስ በማለት መከራት ማለት ነው። በመላይካው አማካይነት ነው የሁሉም ይደርሳል ማለት ምንድን ነው እንግዲህ። ጾም ማለት ከአንድ ነገር መቆጠብ ማለት ነው። እና ከምግብና ከመጠጥ ብቻ ሳይሆን ከንግግርም፣ በዛ ጊዜ በነበረው ሸሪዓ ከንግግርም መታቀብ ጾም ይባል ነበረ ማለት ነው። እና አንድ ሰው እንግዲህ ጾም ለማድረግ በሚፈልግበት ጊዜ ዛሬ ገሌ ጾመኛ ነው ከተባለ አይናገርም ማለት ነው። ማንም ሰው ያቅለታል፣ ትቶት ይሄዳል ማለት ነው። እና ከየት አመጣሹ እያሉ እንዳያገርቁሽና እንዳያባሽቁሽ ጥያቄ በሚያቀርቡልሽ ጊዜ ወይም ገና በምታያቸው ጊዜ እኔ ዛሬ ምንም አይነት ንግግር ላለመነጋገር ለአላህ ተስያለሁኝና እንዳታናግሩ ይተያቸዋለሽ። ይሄ በባህሉ የታወቀ ስለሆነ ለተወሰነ ጊዜ በዚህ እየተከላከለች ትቆያለች፣ ከዛ በኋላ ደግሞ ለዘለቄታው መፍትሄ ይመጣልሻል ተባለ። ይህ ጊዜ ልጇን ታቅፋ ወደ አሁኑ ወደ ከተማ በመመለስ እንግዲህ ፈርዴላን ሰው የሆነ ይሁን እንጂ በማለት ወደቂ ማለት ነው። فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرًا بوالدتي ولم يجعلني جبارًا شقيًا والسلام علي يوم ولدت ويوم أموت ويوم أبعث حيًا. آتت به قومها تحمله. إنها الزاجر برأة وسطية وسنجيكها سلفت بوهلا ودعونه يعني اللجبة مشتم ودعوذن والسعات مجتا إذا ومستجين ومنه ثم اتشمبت فتره يومها برأيس له ونباريو እንዳውሬ በራው ውስጥ ዝምሮ መቀመጥ እንደማያዋጣ አወቀችና ወዲ አላህ Subhanahu Wa Ta'ala መፍቲ እንደሚሰጣትም ፍንጭ ስላገኘች ልጇን ተሸክማ ወደ ከተማ ተመልሳ መጣች። ህዝቦች ዘንድ ልትቀላቀል ማለት ነው። እንደፈራችሁም ቃሉ ያ ማርያም ገናቲያዋት አንቺ ማርያም ሆይ አሉ። ለቀጂ ዲሻን ፈሪያ በጣም ከባድና አሳፋሪ የሆነ ነገር ይዘሽ መጣሽ አይደለም እንዴ? ለካ ሰሞኑን ተፈሽ ተነበችው ለዚህ ነው እንደዛ ስንቆራብሽና ስናደንቅሽ አንቺም እንደሌሎቹ ባለብሽና ዲቃላሽን ተሸክመሽ መጣሽ ማለት ነው በማለት ዙሪያዋን ከበው ይወርፋትና ነጥፋት ገባ ማለት ነው። ያ ኡኽተ ሃሩን አለ። አንቺ የሃሩን ቢጤ ማካነ አቡሽ ኢምራአ ሰውኢን፣ አባትሽ መጥፎ ሰው አልነበረም። ያ ኢምራን የተባሉ ትልቅ ሰው እንዲህ አይነት ነገር ከታቸው አይጠበቅም ነበር። የዛ ሙባረክና የታላቅ ሰው ልጅ እንዲህ ትሆኛለሽ? ወማ ካነት ኡሙኪ በግያ፣ እናትሽም እንደዚህ አይነት ደግሞ ሽርሙጥናና ብልግና ታይቶባት የማታቅ ነበረ። የነዛ የተላላቅ ሰዎች ዘር እንደገና እንዲህ አይነት ከእህል አራሙጫ ይወጣል እንደሚባሉ እንዲኩነሻል አረፍሽ። የእነሱን ታሪክ ታድሻለች ስትባይ እንደገና ምነው ባልተወለደች የምትባይ መጥፎ ባለጌ ሆንሽባቸው ማለት ነው እያሉ ወርፋት ጀመረ ነው ማለት ነው። እንግዲህ ሰው ናቸውና እነሱ ያአላህ Subhanahu Wa Ta'ala በተአምር መልክም ቢፈጥረው ሌላ ማራጭ አልነበረም። ባለለላት ከማንም ያልተገናኘ ልጅ እንደገና ልጅ ጋር ስትመጣ ያው መባል ያለበት ነገር ነው እነሱ የሚሉት። ይሄን በሚሏት ጊዜ አላህ Subhanahu Wa Ta'ala መክሯት ነበረ። የመጀመሪያ ጊዜ መልካት እስቲ አንቺ ያው ማንኛውንም ምርት ብትሰጪ ተአማኝነት ስለማይኖር የብጭቅጭቁ ያባሽቅሻልና እኔ የመነጋገር አልፈልግም በማለት ለተወሰነ ጊዜ እገቻቸው ብሎ ነበር። ፋሻረት ላይ እነሱ እንግዲህ አሁን ታንዋና አሉታዊ መልስ ከእሷ ማግኘት ይፈልጉ ነበረ። እሷ ግን ለራሷ መመለስን ተወችና ወደ ልጁ ጣቷን በመቀሰርና በማመላከት እሱን እንዲጠይቁት ያበጀቻቸው ማለት ነው። እኔ ስለምታረጉት ስለምታነሱት ጥያቄ መልስ የለኝም፣ ለማንኛውም ከፈለጋችሁ ህፃኑን ራሱን መጠየቅ ትችላላችሁ በማለት ልጁን እንዲጠይቁት ጠቀሰቻቸው። የጊዜ የብስ ተናደዱ። ልታሾፍና ልትታለቅብን ነው በማለት ቃሉ ከይፈኑ ከይሙ መንካነ ፊልማይ ሰብያ፣ ገና በአንቀልባ ያለ አዲስና እርጥብ ህፃን ልጅ እንዴት እናናግራለን? ደግሞ ከሰው ልቀቷ ብዛት የተነሳ አዲስ የተወለደ ሊጠይቁ ትለናለች እንዴ? ትቀልድብናለች እንዴ? የማን ህፃን አዲስ ተወልዶ እንደተናገረ ነው እሱን እንድንጠይቅ የምትጋብዥን? እንዳው እኮ ይገርማል በማለት የብሱን ተናደዱባት ማለት ነው። በዚህ ሁኔታ ላይ እያለ እንግዲህ አላህ Subhanahu Wa Ta'ala ልጁን እንደሚናገር ያው ቀደም ሲል ጠቁሟት ነበርና ልጁ በዚህ ሁኔታ ላይ እንደዚህ አቅፋው በደረቷ ላይ ጡቷን አጉርሳው በመጥባት ላይ ነበር ይባላል። እንዴት ይሄን አዲስ የተወለደ ልጅ ልጅ አናግሩትና ትላለች ሲሉ ጡቱን ጣፎ ወጣ አደረገና ፊቱን ወደ እነሱ ዘወር አድርጎ ተስተካከለ ይባላል። قال اني عبد الله በቀጥታ እንግዲህ በተባ አንደበት ሊነግራቸው ነው ማለት ነው የተወለደው ህፃን። እኔ የአላህ ባለሟል ነኝ አለ አዲስ የተወለደው። አታኒ የልኪታብ ኪታብ አላህ Subhanahu Wa Ta'ala ወደፊት የሚሰጠኝም ሰው ነኝ። ወጃለኒ ነብያ ነብይም የሚያደርገኝ ነኝ። በማቲ ነው የሚናገረው ኪታብ የሰጠኝ ነብይ ያደረገኝ ታላቅ የአላህ ባለሟልና ታላቅ ባሪያው ነኝ በማለት ራሱን ማስተዋወቅ ጀመረ ማለት ነው። እና ኪታብ የሰጠኝና ነብይ ያደረገኝ ማለቱ ወደፊት እንዲል ያረገኝ ያጨኝና ለዚህ የምበቃ ታላቅ ሰው ነኝ ማለቱ ነው። እና በእጃዙር መልሱን እየሰጠ ነው ማለት ነው። አንደኛ አብዱላህ በእነሱ አስተሳሰብ እንግዲህ የሁዶቹ ዲቃላ ነው ብለው ነበር የዛ ጊዜ። እና ዲቃላ ማለት የተኮነነው በህብረተሰቡ መካከል ቦታ የሌለው ርካሽ ነገር ነው። ግን እሱ እናንተ እንደምትጠረጥሩት ህገወጥና ዲቃላ ሳልሆን እንዳውም ልዩ የሆንኩኝ አላህ ባለሟልና ወዳጅ መሆን ሰው ነኝ። ዲቃላ በነቢይ ታሪክ ቦታ የለውም፣ ነቢይ ሊሆን አይችልም። እኔ ግን የአላህ ባለሟል ነኝና ዲቃላ በሆን ኑሮ የዚህ አይነት ደረጃ ሊኖረኝ አይገባም ነበር ማለት ነው። እንደገና ደግሞ ያው ህጋዊ አባት የሌለው ሰው ዋጋ ቢስ ስለነበረ እኔ በእናንተ በኩል ዋጋ ቢስ አድርጋችሁ ብታዩኝ በአላህ በኩል ግን ልዩ ደረጃና ማዕረግ ያለኝ የአላህ ባለሟል ነኝ አላቸው። ባይገርማችሁ እናንተ ህጋዊ ልጆች የምትሏቸው አባት ቢኖራቸውም እንዲሁ ተራ ሰው ነው የሚሆኑ። እኔ ግን ከዛ አልፌ ተርፌ አላህ Subhanahu Wa Ta'ala የተቀደሱ ኪታቦች ካወረደላቸው ነቢያቶች አንዱ እንደምሆን ነው አላቸው። ነቢይም እንደምሆን ነው በማለት አረጋገጠላቸው። እናንተ እንደምትገምቱትና እንደምትጠረጥሩት ቢሆን ግን አንድ ተራ ዲቃላ ልጅ ለዚህ ሁሉ ደረጃ ሊበቃ አይችልም ነበርና እኔ እናንተ እንደምታስቡት ሳልሆን እንዳውም ወደፊት በጣም ትልቅ ታሪክና ዝና ያለኝ ሰው እንደምሆን ነውና እስቲ አትቸኩሉና እናቴን ያላግባብ አታመናጭቋት በማለት መልስ ሰጠላት ማለት ነው። ቀጠለ መግለጫው ወጃለኒ ሙባረከን፣ እንደገና ደግሞ አላህ Subhanahu Wa Ta'ala የተባረኩ ልጅ ነው ያደረገኝ፣ የበረካ ዛፍ ነኝ አላቸው። ያው በዲንም በዱንያም ብዙ ኸይራትን አላህ Subhanahu Wa Ta'ala እንደሚሰጠኝ ነው ማለታቸው። አይነማ ኩንቱ ባለሁበት ቦታ እድል አብዛሪ ነው እንደሚባለው ከቦታም ከሁኔታም ጋር ሳይያያዝ ይህን አላህ ሙባረክ አድርጎ ስለፈጠረኝ በዋልኩበትም ባደርኩበትም ባረፍኩበትም በተራመድኩበትም ሁልጊዜ እኔን የተቀበለና የተከተለ ሁሉ ኸይራት የማገኝለት የሆንኩኝ ጥሩ ሰው ነኝ አለ። ወአውሳኒ ቢሰላት ወዘካት፣ እንደገና ደግሞ እድሜ እስካለ ድረስ ለጌታዬ ሳላቋረጥና ሳልሰለች ስግደት እንዳደርግ አዞኛል። ዘካትም እንድከፍል ባለኝ ገንዘብ ችግርተኛና ራተኛን እንዲረዳ እንዲደጉምና እንዲመጸውትም አዞኛል። ማዱንቶ ሀያ በህይወቴ እዚህ ምድር ላይ እስካለሁ ድረስ ይነዚህን የመሰሉ ኸይራቶችን እንዳስፋፋ ጌታዬ Subhanahu Wa Ta'ala አደራ ብሎኛል አለ። ወበረም ቢዋሊደትያ፣ እንደገና ደግሞ ወላጅናቴን በጣም በትህትናና በአክብሮት እንዳገለግላትና እንዲታዘዛትም ጌታዬ አደራ ብሎኛል። ብዙ ጊዜ በተጅሪባ እንደታወቀው ዲካላ ልጅ የሸርሙጣ ልጅ ለእናቱ ምቹ አይደለም ይባላል። እና እናንተ እንደምትሉት ዲካላ ቢሆን ኑሮ እናቴን ዞር ብያላናትም ነበረ። እኔ ግን ለእናቴ በጣም ታማኝና ቅን አገልጋይ እንደምሆን ጌታዬ መክሮኛል፣ ይህንንም እንደማረገው ነው አላቸው። ወለኔ ጃኒ ደባረን ሸቅያ፣ እንደ ማንኛውም የዲካላ ልጅ በጣም ጨካኝና እርጉም ጭቡ አላደረገኝም፣ ለእናቴም ለህብረተሰቡም ለጌታዬም በጣም ምቹና የተወደድኩ ሰው እንደምሆን ነው በማለት ክንዲውን አልጎደጎደላቸው ማለት ነው። ይህ ጊዜ ግራ ተጋቡ፣ ደነገጡ ለጊዜው ማለት ነው። ግን ይሄ አጋንንት ነገር ነው እንጂ ዝም ብሎ ይሄን ነገር ቢለፈልፍም እንዴት ልናምነው እንችላለን እያሉ የሁዶች በመሆናቸው ለጊዜው ከሴትዮዋ ላይ መቼም ገለላሉላት በረደ። ነገሩ ግን ችግሩ አልተፈታም። አሁንም በነሱ ዘንድ ደግሞ አባት የሌለው ልጅ ብሎ ነቢይ ነኝ ይል ገባ እንዴ? በጣም ይገርማል እኮ እያሉ ነገሩን ያብሰለስሉት ገባ። እስከ መጨረሻም ያው ሊቀበሉት አልፈለጉም ማለት ነው። ወሰላሙ አለይ አላቸው። ለማንኛውም እንግዲህ እናንተ የተለያየ ስምና ትርጉም ስጡ ለእኔም ሆነ ለእናቴ፣ እኔ ግን የአላህ ሰላም በእኔ ላይ ይሁን የመውሊቱ በተወለድኩበት ላይ ወይም የአላህ ሰላም ከኔ ጋር ነው ማለቱ ነው። ኢኽባር ነው። አላህ ስብሓነሁ ወተዓላ ገና ሲወለድ ከዚህ ከአሳፋሪና ከአሳፊ ሁኔታ የተጠበቅ ሰው ሁን ብሎኛል አላቸው። እና የአላህ ሰላም መቼ ነው ከሱ ጋር የሚሆነው? የውመ ውሊቱ በተወለድኩበት ዕለት መጀመሪያ በአላህ ሰላም ታጅቤ የመጣው ሰው ነኝ። ወየውመ አሙት በምሞትበትም ዕለት ደግሞ ከእንዲህ አይነት አስኮናኝ ነገር የጠራሁና የራኩኝ የተጠበቅኩኝ ሁኜ እንደምሞት ነው። ይህን አላህ ቃል ገብቷል ማለት ነው። ወየውመ ኡብዓቱ ሐያ እንደገና የውመል ቂያማ ደግሞ ሕያው ሁኜ በምነሳበትም ጊዜ ከአሳፋሪና ከአዋራጅ ነገር የተጠበቅኩኝና በሰላም የታጀብኩኝ እንደምሆን ነው በማለት እስከ መጨረሻው ድረስ በአላህ ዘንዳ የተከበረና የተባረከ መሆኑን ደጋግሞ አረጋገጠላቸው ማለት ነው። ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم. ذلك عيسى بن مريم على الله سبحانه وتعالى يا مريم العذراء اللي بمبال يتاوك عيسى انجلي كم ولا قدل ያፈጣጠርና ያመጣጡ ታሪክ ይህንን ይመስላል አለ። እንግዲህ ከአላህ የበለጠ ስለ ነቢዩላህ ኢሳ ማንም ሊያውቅ አይችልም። ኢሳ እንዴት ተወለደ ያላባት ለሚለው ጥያቄ አሁን በገለጽኩትና ባቀረብኩት መልክ ነው መታወቅ የሚገባው። የመርየም ልጅ ኢሳ ማለት ማንነቱን ለማወቅ ለሚሻ ይህንን ይመስላል አሁን የገለጽኩትን አይነት ማለት ነው። ቀውለ ልሐቅ ለዚ ፊህ የምተሩን አቁሉ ቀውለ ልሐቅ ማለት ነው። እውነቱን እናገራለሁ አላላ ሰዎች የተለያየ ጥርጣሬና ግምት እየሰጡ የሚያምታቱና የሚጨቃጨቁበት የነበረው ሁኔታ በእኔ ወሳኝ ቃል በዚህ መልክ ይረጋገጣል። ሰዎቹ ይሄ ልጅ ያለ አባት በመወለዱ እኩሎቹ ዲቃላ ነው፣ እኩሎቹ እንግዳውስ ልዩ ፍጡር ነውና የጌታ ልጅ ነው እያሉ ከመዘባረቃቸው በፊት ስለ እሱ ማንነት እንደሚገባ የማውቀው እኔ ስለሆንኩኝ ትክክለኛውና አማራጭ የሌለው ሚዛናዊና ትክክለኛ አባባል አሁን የተናገርኩት ነው። በዚህ መልክ ነው የተፈጠረው ማለት ነው። ሰዎች ግን በዚህ መልክ መሆኑን ላለመቀበል የፈለጉት አሁንም ይጠራጠራሉ፣ ይከራከራሉ። እና ከዛ ከተከራካሪዎችና ከተጠራጣሪዎቹ መካከልም አንድ ብዙዎቹ ዲቃላ ነው በሚለው አስተሳሰባቸው ሲገፉ፣ ጥቂቶቹ ደግሞ እንግዲያውስ የአላህ ልጅ ነው ብለው ወደ ባሰው ስበት ገብተዋል ማለት ነው። ይህም ደግሞ እኔ ልቃ አልቀበለውምና ማካነ ሊላ አንየተፊደኑ ወለድ አላህ ማንንም ልጅ ለመያዝ አይገባውም። ኢሳንም ሆነ ሌላም ፍጡር አልወለደም አላህ። ከማንም ወላጅና ተወላጅ የጠራና የራቀ ጌታ ነው። ስብሓነ ኢሳን ቀርቶ ከዛ በፊትም ከዛ በኋላም ከመላይኮችም ሆነ ከጅኖች ከሰዎች የአላህ ልጅ የሚባል ከቶውንም ሊኖር አይገባውም። ከዚህ የጠራ ነው ጌታ ይላል። ኢዛ ቀዳ አምረን አላህ አንድን ነገር ለማድረግ በሚወስንበት ጊዜ ፈኢነማ የቁሉ ለሁ ኩን ያንን ለማድረግ የፈለገውን ነገር ሁን ተገኝለዋል። ፈየኩን ምንሂኒ ወዳውኑ ያ የተፈለገው ነገር ይፈጸማል። አሁንም ዒሳን ያለ አባት በእናት ማህፀን ብቻ ተፈጠርና ተወለድ ያልኩት በትዕዛዜ መሰረት ተወለደ እንጂ ከዛ የተለየ ነገር አይደለም። እሱ ከባርነት የወጣና ወይም ከኔ ጋራ የቤተሰባዊ ትስስር ያለው አታድርጉት፣ ወይም ደግሞ በዲቃላ የተወለደም አታድርጉት፣ ከደረጃውም ዝቅም አታድርጉት ከፍም አታድርጉት ማለት ነው። ምክንያቱም ተቃራኒ በሆነ መልኩ ሁለት የተለያዩ ቡድኖች ተሳስተውበታል ማለት ነው። በልጁ አመጣል የሁዶቹ ዲቃላ ነው በሚለው እንደ ማንኛውም ተራ ሰው እንኳ ህጋዊ አባት የሌለው ባለጌ ነው እያሉ ነው እስካሁን እናቱንም ያው ዝምላ በሽር ሙጥና ላይ አመጣችሁ ይያሉ ይሆነጅላሉ ማለት ነው። ይሄም እንግዲህ የነብዩላህ ኢሳንና የመርየምን ክብር የሚገፍና የሚጋፋ ነው። ነዚህን አላህ ወደዳቸውና ባረካቸው በተሰቦች እንደማንኛውም ተራ ሸርሙጣ በልግና ነው እንደዚህ የሆነው ማለት ይሄ በጣም አስከፊና ታፋሪ የሆነ ሁኔታ ነው ማለት ነው። ሌሎቹ ደግሞ ተቀበልና ወደድን ያሉት በማጋነን እንግዳውስ የሰው አባት ተለደው ያ አላህ ስብሐ ወተዓላ አባት ይሁን ልጅ በማለት ወደ አላህ ሊያስጠጉት ደግሞ ሞከሩ። እነዚህም ደግሞ እባሰው ችግር ውስጥ ገቡ ማለት ነው። እና ሁለቱም እንግዲህ ስህተት ስለሆነ በነጠረፈን መካከለኛው ቦታ ነው ትክክለኛው። ምንድነው? በአላህ ፍቃድ በመላእክታው አበታሪነት አላህ ስብሐ ወተዓላ ሁን ያለውን ነገር ሲያዘው ይፈጸምለታልና የሚያቅተው የሚያዳግተው ነገር ባለመኖሩ ኢንሳን ከመርየም ለአድራ የማህፀን ያለ አባት ተፈጠረ ብሎ ባስተላለፈው ትእዛዝና ቃል መሰረት ተፈጥሯልና ተገኝቷል የሚለው አማራጭ ለለው ትክክለኛውና ተጨባጭ ነገር ይህ ነው ላችኋለሁ እኛ። ይሄ ተሆነ እንግዲህ እሳቸውን ከማዋረድም ተማጋነንም ትግና ለማረም ያላ ልጅ ነው የሚሉት አዳም ነው ማለት ነው። ድቃላ ነው የሚሉት አዋርደውታል። ሁለቱም በዚህ አባባላቸው ስተት ገልተዋል፣ ኩፍር ተዘቀዋል። ያንዳ ይሆን እኔ ትክክለኛውን ልንገራችሁ፣ የድቃላም ልጅ አይደለም የኔም ልጅ አይደለም፣ አላህ በፍቃዱ በድንግል ማርያም ማህፀን እንዲወለድ ተወስኖ በውሳኔ መሰረት የመጣ የተባረከ ልጅ ነው ነው። ወኢነ አላህ ረቢ ወረብኩም እና ይህም ከራሱ መግለጫ ጭምር ነው። እንሳ ያወዳው ህፃን ሆኖ ከተናገሩት ማለት ነው። እና አሁን ስለ እኔ እንግዲህ እኔ የነገርኳችሁ ነው አብዱላህ አታኒ ልኪታ ወጃል ነቢያ የሚለው ነው ትክክሉ አላቸው። አላህ ደግሞ ስብሐነሁ ወተዓላ የእኔም የእናንተም የጋራ ኃሊቃችንና ራዚቃችን ነው አለ። በራሱ አንደበት የእናንተም የይሁዶችን ነው እንደሚናገራቸው የእኔም ጌታ ነው የጋራ ጌታችን፣ እናንተንም የፈለቃችሁ አላህ ነው፣ እኔንም የፈለቀኝ አላህ ነው። ይህ እንግዲህ በጣም ተጨባጭ የሆነ ማረጋገጫ ነው አላህ ጋር ዝምድና የሌለው ለመሆኑ። ምክንያቱም እንደ ነሳራዎቹ የአላህ ልጅ ነው እንደሚሉት ቢሆን ኑሮ እንኳን አላህን የመሰለ አባት ያለው ማንኛውም ሰው እንኳን በአባቱ ይኮራል። አባቱ ቢሆንለት ኑሮ ኢንነላሀ አዲ ወረብኩም ነበር ማለት ያለበት፣ አላህ የኔ አባት የእናንተ ጌታ ብሎ ነበር መግለጽ ያለበት። ግን እሱ ራሱ የኔም የእናንተም ጌታ ራሱን ልጅ አላደረገም። አላህ ጋር ያለኝ አላቃ ያው እንደ እናንተው ነው፣ እሱ ካሊቄ ነው፣ እኔ መክሉቅ ነኝ። የኔም የእናንተም ካሊቅ አላህ ነውና የጋራ ካሊቃችንን አብረን እንድንገዛው ፋጉዱ ተገዙት፣ ለሱ ታገዙና ተገዙ አለ እንጂ ጌታ የኔ አባት ነው አላላቸውም ማለት ነው። ሀዛ ስራቱ ሙስተቂም እና ትክክለኛውና የማይዛባው ዘላቂው ጎዳና የነጃት መንገድ አሁን የነገርኳችሁ ነው። ለአቀለ ወለአክፈረ ከዚህም በታይ ከዚህም በላይ አይደለም። የሁላችንም ካልቅና ራዚቅ አላህ መሆኑን አውቀም ለሱ ብቻ እንገዛና የምታዘዝ ነው የምላችሁ ብሎ ነገራቸው ነው። እንደዚህ ከመነገሩም ጋራ እነዚህ ጠማማ የሁዶችና ነሷራዎች ግን የባለቤቱንም ሆነ የጌትየውን መግለጫ ወደ ጎን በመተው የራሳቸውን ፍልስፍና እያስፋፉና እየተጨቃጨቁ አሁንም ይቀጥላል ማለት ነው። فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أثمر بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون فاختلف الأحزاب من بينهم إن إذا كبابي إنجريس يتفتر ربك لله يمكن يتجوك በዚህ ልጅ አመጣጥ ተለያዩ፣ በሀሳብ ተነጣጠሉ ማለት ነው። ማለት ያው ቅድም እንደተነገረው አብዛኛዎቹ የአባት የሌለው ህገወጥ ልጅ ነውና ደግሞ አባት የሌለው ልጅ ነብይ መሆንም የለበትም አንቀበለውም በማለት እስከ መጨረሻው ይገፉበት ማለት ነው። ጥቂቶቹ ደግሞ አመን አሉና በእምነቱ አብዱላህ ወረሱሉ በሚለው መቀጠል ሲገባቸው እሱ እንደመከራቸው ትንሽ ቀረት አሉና ወደድንና አከበርን ብለው በማጋነን ይህማ የሰው አባት የሌለው የፈጣሪ ልጅ ነው በማለት እንደገና ተለያዩ ደግሞ ማለት ነው። ጥቂቶቹ ደግሞ ከዛ መካከል አብዱላህ ወረሱሉ ብለው ተቀበሏቸው። ለሶስት ተገመተ ህብረተሰቡ በዚህ ልጅ የተነሳ ማለት ነው። ግን እንደዚህ ከመከፋፈል ከአላህ የበለጠ አዋቂ የለም። ላይ ነቢ ከምትል ከዲር አላህ ተነገረ። ልጁ ደግሞ ስለ እሱ ሁኔታ ከሱ የበለጠነት የለም። ከባለቤት በላይ አዋቂ ቡዳ ነው እንደሚባለው እሱ ራሱ ኢነላሀ ረቢ ወረብኩም ፈዕቡዱሁ እያላቸው የእሱን መግለጫ ትተው አላህም ስብሓነሁ ወተዓላ እነማ የቁሉ ለውቁም ፈየኩል ያለ አባት ፈጥረው እኔ ቁድራዊ ይችላል ምን ነው ችግሩ እያላቸው ሁላቸውም የተለያዩ አሳቦቻቸውን በመከተል መለያየታቸውና መወዛገባቸውን ቀጠሉበት ይላል። ፈወይሉ ሊለዚነ ከፈሩ ሚን መሽሀድ የውሚን ዓዚም እና እንደዚህ እነቱ ተብራርቶና ተገልጦ ተተነገራቸው በኋላ አሁንም ከዲያቱን የሚከተሉ የሆኑት ክፍሎች ከባድ የሆነውን ቀንቅጣት ወየላቸው ላለውን እንግዲህ እንደዚህ ደጋግሜ ነግሬያቸው አልሰማምና እንቀበልም የሚሉ ካሉ አንዲት አሳረኛ ቀን አለች ወደፊት የምትመጣ ያቂጣባ ቀን ማለት ነው። ያቺ ዕለት በምትደርስበት ጊዜ አይከብዱ የከበደ ውርደትና ቅጣት ያጋጥማቸዋልና ከዛች ዕለት ውርደት ወየላቸው ብዬ የቅጣት ቀጠሮ ከመያዝ በስተቀር ምንም የምላቸው ነገር የለም። ጠብቁ ነው የምላቸው ማለት ነው። እና ዛሬ እንደዚህ ደጋግሜ እየነገርኳቸውና እየመከርኳቸው የኔ ምክርና መግለጫ ጆሮ ዳባ ልበስ ብለዋል። አስሚዕ ቢሂም ወአብሺር የውመ የእቱነና፣ ዛሬ ሊሰሙና ሊያዩት የማይችሉትን መረጃ ያው የተደናቆሩትን ነገር ማለት ነው። የውመ ልቅያማ ወቅት ደርሶ ከመቃብር ተነስተው እዛ ሂሳብ ቦታ በሚመጡበት ጊዜ ምን ሰሚ አደረጋቸው? ምን አብስሮ ተመልካች አደረጋቸው? ዛሬ የተደናቆሩትንና የተደናበሩትን ያህል የዛ ጊዜ ግን የውመ ልቅያማ ደርሶ ሲመጡ ከማንኛውም ሰው የበለጠ ሰሚና ተመልካች ነው ይመጣሉ። ዛሬ ግን ጊዜው ካለፈ በኋላ እዛ ጊዜ ሲመለከቱትና ቢያዳምጡት ዋጋ የለውም ማለት ነው። ላኪን ይባሊሙና ልየውማ ፊ ዶላሪን ሙቢን፣ ዛሬ ግን መስማትና መመልከት በሚጠቅምበት ወቅት እዚህ ዱኒያ ላይ እያሉ ጭልጥ ባለ ክስተት ተዘፍቀው ቢነግሯቸውና ቢመክሯቸው አንሰማም ያሉትን ያህል የውመ ልቅያማ ሲነሱ ግን በዛ በስተታቸው የተዘጋጀላቸውን ቅጣትና ውርደት ሲነገራቸውና ሲገለጥላቸው ከማንኛውም ሰሚና ተመልካች የበለጠ ንቁዎች ይሆናሉ። ዳሩ ግን በዛ ጊዜ እድሉ ተጣጥሮ አልፏልና ቢሰሙም ቢመለከቱም እጥም አይኖረውም። ስለዚህ ያ ከመድረሱና ተመስከራቸው በፊት ይህን ጊዜ ይቀበሉ ይሻላቸዋልና ይህን አውታላቸውና ነገራቸው ነው። ወአንዝርሁም የውመል ሐስራ፣ እና የዛን የጠቀቱንና የኑዳማውን ዕለት ከወዲሁ አስጠንቅቃቸው። እንግዲህ በነቢዩላህ ኢሳ አንዱ የዲቃላ ልጅ ነው፣ ሌላው የጌታ ልጅ ነው፣ ሌላው ደግሞ የጌታ ሶስተኛ አባል ነው እያሉ ከመዘባረቅና ከመጨማለቅ እንዲቆጠቡና እንዲታረሙ ያችን የጠቀቷንና የመከራዋን የቂያማን ቀን እንግዲህ ደጋግመህ አውሳላቸውና አስጠንቅቃቸው ይላል። ህድቁ ዲየር አምሩ፣ ውሳኔው በሚፈጸምበት ጊዜ አላህ እንግዲህ ዓለምን ከፈጠረ አንስቶ ማንኛውም ሰው በዚህ ዱኒያ ላይ የሰራውን ቢሰራ ያወራውን ቢያወራ ያላየ ያልሰማ መስሎ ዝም ብሎ ይቆይና ያቺ ቀጠሮዋ በምትደርስ ጊዜ ወደ አሁኑ ቀጭ ትላለች ማለት ነው፣ ደወሏ ትደርሳለች። ያቺ ደወሏ በምትፈጸምበት ጊዜ የሚያጋጥማቸውን ነገር አሁንም ደግመህ ደጋግመህ አስጠንቅቃቸው። ወሁም ፊ ገፍለቲን፣ እነሱ ዛሬ በዝንጋጤ ላይ ናቸው። ያ ነገር እንደማይደርስና እንደማያጋጥማቸው ተዝናንተው ነው ያሉት ማለት ነው። ወሁም ላ ዩእሚኑን፣ እና ሊያምኑበትም አይፈልግም። ዛሬ በዱኒያ ላይ ያ ሁሉ ዝም ብሎ እንደ እንቆቅልሽ የሚወራና የሚያልፍ መስሏቸው በመዘናጋትና በመደናቆር በመካድ የሚገፉትን ሰዎች የነገር ከለታት ይደርስባቸዋልና ይፈጸምባቸዋል። ተውባታችሁ አቋማችሁን አስተካክሉ ብለህ አሁንም ደጋግመህ አስጠንቅቃቸው የሚሰማ ካለ በማለት ነቢዩን አለይሂ ሰላቱ ወሰላም ያዛል ማለት ነው። እና ናህኑ ነሪቱ ልአርዶ ወመን አለያ፣ ያቺ የቂያማ ቀን ቀጠሮ በምትደርስበት ጊዜ ይቺ የሰፈራችሁባትና የምትኖሩባትን መሬት የምንወርሳት እኛ ነን። ዛሬ በዚህ ምድር ላይ ስልጣን አለኝ፣ ጉልበት አለኝ፣ ኃይል አለኝ እያለ የሚዘራመነው ሁሉ መሬትን አስረክቦ ቁጭላል ማለት ነው። በላዋ ላይ ያለ ፍጥረታትም ሁሉ በእኛ ቁጥጥር ስር ያድራል። ወኢለይና ይርጃውን፣ በመጨረሻም ፍጥረታት የተባለ ሁሉ ለሂሳብ ከየማቃበራቸው በመነሳትና በመውጣት ወደ እኛ ይመለሳሉና ፍርድ ይቀበላሉና ያ ነገር ከመድረሱ በስተፊት ይህን ጊዜ ደጋግመ ነገራቸውና አስጠንቅቃቸው ይላል። وذكرت الكتاب إبراهيم إنه كان صديقا نبيا إذا قال لأبيه يا أبت لما تعبد ما لا يسمع ولا يبصر ولا يغني عنك شيئا. فما تتلقى ثمه الله سبحانه وتعالى نبي الله إبراهيم إن بجد قرآن الشيخ إن جاء وصيك يجد جوال نبي إنها بجد قرآنه يا نبيات كله عبطات إنها زمنيا يا الله ودا جد مهنية عوقت نبي الله إبراهيم خليل الرحمن እሳቸውን ደግሞ አንሳና አውሳ ይላል። እነሁ ካነ ስዱቀ ነቢያ፣ ነቢዩላህ ኢብራሂም በጣም እውነትን አክባሪ ነበረ፣ እውነተኛ ቁም ነገረኛ ማለት ነው። እንደገና ደግሞ በአላህ ዘንዳ በጣም ትልቅ ዝና እና ክብር ካተረፉት ነቢያቶች በመሆን ይታወቅ ነበርና የእሱንም ታሪክ አንሳላቸውና በጊዜው እንግዲህ ሽርክን እንዴት አድርገ እንደተፋለመው ግለጽላቸው ማለት ነው። ይበታለ ለአቢ በተለይም ለመጀመሪያ ጊዜ ዳዋት እስላም እንቅስቃሴ ሲያደርግ ከአባትና ከቤቱ ነው እና የጀመረው ለወላጅ አባቱ ለአገር እንዲህ ያለው መሆኑን አውሳ። ያ አበቲ፣ አንተ አባቴ ሆይ ሊመ ተዕቡዱ ማ ላ የስመዑ፣ አባታቸው ጣዖት አምላኪ ስለነበረ ለመሆኑ ብትጠራው የማይሰማ የሆነ ነገር ለምንድን ነው የምታመልከው? አለ። ወላ ይብሲሩ፣ አንተን ደግሞ እስክንደ ማገልገል ጎንበስጠና ስትል የማያስተውል የማይመለከትህ። ወላ ይቅኒ አንከ ሸአ፣ አንተ ላይ ደግሞ ምን አንድ ማንኛውም ጉዳት ቢደርስብህ ያን ሊከለክልልህና ሊያድንህ የማይችልን ነገር ምን ሊሆን ነው የምትገዛውና የምታመልከው? በማለት የማጥላለያ ጥያቄን አነሱበት። ናሚ ነው يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا ما ينبغي من الكثير سويا وكذا نعجته ما من أطاقه يمن نعجره في النجم هناك يعني لجنون دجه طاوت الشنع طلاسه نعطاسه يمن نعجره ويسر يلاسونه ويسبز مو عندي نجر عدن انتلف كفولده እንዴት ያለች በጫጥኝ እኔ ታጣጣ አይደል ጀምሬ ዘርት ወራ ደመጣው እንዴት እናምልከት እንዴት እንድርከፋ አድርጎ ይዘልፋል በማለት እና ወይ ደሞ ሰኔ ተቻለው ቀጥ ይኖረው ይገባል ይርግዴ ከስሜቱ ከግንባሩ ተረዱ ማለት ነው ኔታው ይርግዴ እርግጥን ከስሜቱ ተቻለው ቀጥ እንዳላቸው ለማታወቅና ለማረጋገጥ ፈለግና ተጠሩበት መግለጫው ያ አበዲ አባቲ ሆያል إني قد جاءني من العلم إني بأرجت أوقات درسني على المسلمين ما لم يتسال عن سيال درس أوقاتا فاتبعني سلجي كاهو على مولا جناة عبرات موت عجين تولنا سوما الشعب وكنزي مجة تولرك سلم ما يبطل فانت يتشال أوقاتا لن ينافذ جدا إني أن الجهن بالتكتك لن يتشالنا عادك سراط سويا فتكتل في لغنو إرجت أن يعني فتكتل أن يعني ما يزعبون ينجا من جد إمرها اللوني بمالك እንዲከተላቸው ጋር ተይዘናል። አሁንም እየተግረጠረጠ በጣም እየገረመው ደፎኮ ታንከታው እኔ አውቃለሁ ይሻላልሁ ይላል። እንደገና እኔን ተከተለኛለ እያለ እንግዲህ በጣም እስቁጣው እየገነፈለ ሲመጣ እታቸው ግን ያጠግታል መግለጫውን ለማይገድ ያ አበቲ አባቴ ሆይ አልተከለው ለዳብዲ ሰይጣንን አትገዛ ና አሁን ነዚህን ጣዖቶች እንድታመልክና እንድትገዛ የሚያስተላጥረህና የሚገፋፋ ሰይጣን ከጣዖቶች ጀርባ እሱ የሚያዘን ነገር በመቀበልና በመስቀል ነው ለእንደዚህ ታይዳቢቶች ነገሮች እንድታመልክ የበጣውና ከሁሉም በፊት ሰይጣንን እየተገዛ መሆኑን ወቅና ተጠቆጠባል። እነ ሰይጣን ይሄ አንተ የምታመልከውና የሱን ወሰሳ እንደመመሪያ አድርገህ የምትከተለው ሰይጣን ካነ ሊረህማን ዓሲያ ሰማይ መሬት እንደፈጠረው ሩሁ ጌታ ለአላህ አንደኛና አመጸኛ የሆነ በጥፋተኛ ነውና በሱ የሚታገልና የሚገዛ ደግሞ ዝሮ ዝሮ የአላህ ጥላት ስለሚሆን ለዚህ ነው አላህን እንጂ ሰይጣንን አትገዛ የሚለው በማለት አስረድተናል። እንግዲህ ድርመንገዱን እዚህ ላይ ትልቁ ነገር ተናገሩ ብራኝ ከአላህ ሌላ ማንንም ይሁን ምንም የሚያመልክ ሰው ያን ነገር ከማምለኩ በፊት መጀመሪያ የሰይጣን ተገዥና አምላክ ሆኖ ነው ያን ነገር የሚያመልከው። ያቱን ካላ ለላ አንድ ነገር እንዲያመልክ ለሚገባውና የሚያስተባብረው ሰይጣን ነውና እሱ እንኳን ሰይጣን አምላክ ነው አላጣየው ባይልም በተግባሩና በእዘቱ ከሁሉ እንደዚህ ሰይጣን ታማኝና አገልጋይ መሆኑን ነው የሚያሳየው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በሌላ ቦታ ያ በኒ አደም አለም አህዱ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ነው ለኩም አዲሙ ሙዲና በመልካም ማሲሆን የአደም ዘሮች ሆይ እግዚአብሔር ላይ ያላችሁ ሰይጣንን አትገዙ ብዬ አደራ አላልኳችሁም ነበርን? ምክንያቱም እሱ ለእናንተ ግልጽ የሆነ ጥላታችሁ ነውና በማለት ይወቅሳቸዋል። እንግዲህ በእግዚአብሔር ላይ ያሉ ሰይጣን ጌታችን ነው አላታችን ነው ያሉ ሰዎች አልተገኙም፣ ግን በተግባር የሱን ትእዛዝ በማክበራቸው ብቻ እንዲህ አይነት ውጤት ላይ ይደርሳሉ ማለት ነው።